الإمام أحمد بن تيمية رحمه الله كاتب أصل الكتاب له. أحمد بن تيمية أصل الكتاب. الشيخ رحمة الله عليه بصلاة متوحى زقين أكابي موتت قامة الهجرة قطاطر مالك قال لك مشايخوش أحباشوش كارجت أساس كبواتوش جنبار قدموا الشيخ ناكي عندنا محمد بن عبد الوهاب بكفتين يهون انتا يمسر قواتينا لكل كتامة تقنية بذقواتو عند الشيخ أحمد بن تيميانة رحمة الله عليه دماسقين سوريا أكابي لين وسولدت زونة الدبت الزونة السمارو هذه كتابه تصال مجموع الفتاوي يمبال الله توري ثلاثات من تقول ما كاري من كتاب المثال لك شيخ مالكي رحمة الله عليه بدون جزي يا خالف تلمياتين بتولد بتوحيد بعقيدة بدونيس إمينات وعداد بسنجروس بمواقع خلنا بمثال راحت يوم بيزار الزونة رحمة الله عليه بزنگ دینه بروس یه زمانو دیناسیو گرد آمی ور رو دینه بروس وشیم ده اخبار شد مالش احمد بن تیمیه اصل مواد شد سواد سواد شد لذیمی نو اصل سویی سطح شو اندیگه زی عمت کامت لیلا زی عرش کامت لیلا زی خلک کامت سویت ارمیا شوم با ما سال سه دو سویت نیم احمد بن تیمیه اندوم عبدالله الحرری من مبال كتاب الله شو مقالة السنية في تكتب بلالة ابن تيمية مبال كتاب الله يا ابن تيمية أمت عايزكم يا ابن تيمية أمام أنتنا يتساسات أكهد إن أبقال الكتاب بلوك هو أظن راسنا طمع أحمد ابن تيمية بالآم ثواب ثواب ثواب النزل سويت ينزع بن ابن تيمية ينبر السوت يلج لجوت أحفاد التسونات زاري لا عدت نجر على متأمي بنا الله عدت نجر على متأمي أحباش من عدت نجر يبو متأيلا هاو نبر نجر وجن موتو نبر النسو اللي جناك أفتك أفتكهم سأحاد ورأى أما خلقنا يا لوميهم بتوحيد زوري علي بأسماء أفتفاق لأي يا لوميهم من المال نبر يتوفتنا كل موتو نبر جناهم النسو هو تجربت يا هوني الأعرابيان يقتل من النامن بن ابن تيمية زمن النتثار مبالغ يا عرب علم ورّوا تنفر كمونغوليا يمتلك يزنجز يا ابن تيمية نبر جهادية الرأس يسلم ينفر النزل سوتكن كتافر وستقار هنا ابن تيمية لنا يكسن تكتل ستقار دوسن بسيادة قوي نفر من بالواسطة المسألات هؤلاء منافذ الكفار النزل يكفار يكهاديان مسكوتو تناشو بالواسطة بس أما وقنا أنا اللي لكهاديان مسكوتو سلام اللمات أس النفس من المتقصم ما ننيو يتنيو من نبوتي مرقص أخباشو يتنيو من بوتا لهيدو أس إيه كتاب من المين ملكتنو عقيدة بصوص تكفلون علماء السنين صوص يمين فتكين يلن بدعان وهذا التكفين ليس بدعا أرلم هو ثابت بالقرآن والسنة بالقرآن بحديث يترقاجة وده صوص مكتفين جن صوت من القطر أهذا الكلام نقلت لمستالي لوضو فردو تحد استناكتو بيبال نبيو تحد استناكتو بالوالد علماء السن كحادثنا في القرآن بمتأك بمنزد من رجع بمقرب تحد استناكتو فردو سيوضو عالو أركان الصلاة 13 أو 17 يصلاة ركن السنة مأزناتو سمي إروان نوتو 17 تناكتو عالو 17 مليل كحادثنا في القرآن وطانو كتو عقيدان سن ملكته صوت نوال صوت كيف متى بس عند بجزي النجران وهرجوت عقيدان بس كشف لو تحس يلال بس كشف لو راس القرآن هذا على السمة اللي في من الله توحيد الألوهية توحيد الربوبية توحيد الأسماء والصفات يبدي صوت ما كفل الله بس لا أهولت مني كفل ما الله لمثال توحيد الألوهية توحيد الربوبية لنا توحيد الأسماء والصفات راف ربوبية والصفات يميلوا له ولتم كفلوا ما يتسال صوت مثل يتسال عند المجل جن اسهم بالقران بدأوا بمن سماو توحيد الألوهية توحيد الربوبية تمرنا توحيد الأسماء والصفات لا يتسال ومسات أنا سأمي في كتاب توحيد الأسماء توحيد الربوبية مالك انفراد الله تعالى بالملك والتدبير على من بمستدار على من بمجزع على من بمسر بكتن يهوني جيتا السبكتان مالك فهدروا بيا البلد فهدروا بيا انفراد الله تعالى الله بكتن يعمونه بمن بالخلقي بمسر بكتن يعمونه ما لما قاري له من السؤال والملك بسلطان بكتن يعمونه والتدبير على من بمعسنا جد بكتن يعمونه وكي تهدروا بيا البلد جلفات سؤال فهدروا تهدروا سند الناس فهدروا بيا مالك بمسر በማስተዳደር በማስተናገድ በማስተናበር ማለት ብቻኛ ነው አላህ ይችን ይካሪ የለም ብዙ አለ ቁረይሾችም ራሱ አልካሉ ቁርአንም መስክሮላቸው ወለኢን ሰአተው ማን ኸለቀ ሰማዋት ወልአርድ ሳይቁሉን አላህ መሬት ሰማያትን የፈጠረው ማን ነው ብለህ ብትጠይቃቸው አላህ ነው ይሉሃል ተብሏል ስለዚህ ቁርአንም መስክሮላቸው አልካሉ እሺ ተውሂድ አልኡሉህያ ተውሂድ አልኡሉህያ ገብቷቸው ተውሂድ አልኡሉህያ ማለት ደግሞ انفراد الله تعالى بالعباده بكين املكو تركابنا يميكبو اسو بكين في توجد كل حجيات البلد وينم باتقال اكو نمراون سياسقمت مندن نملك كفطاري ودا ثولجوت ودا فطرتات يميمطا باهري روبيا يبالا كثولجوت يدسو يمهيرو دغمو اولوفيا يبالا غلطاتوان مارلات ميابلاو مالو اسو مياتطاو الله ميجدلو الله ميقفقطو አላህ እሚፈጠው አላህ እሚነሳው አላህ ሁሉም ነገር በፍቁጥጥር ነው የተውሂድ አልኡሉህያ ነው ተይቶሉ ብያ እ ተውሂድ አልኡሉህያ ሩብያ ማን ነው ሩብያ ተውሂድ ሩብያ ተውሂድ ሩብያ ተውሂድ አልኡሉህያ ማለት ደግሞ ድረስልኝ የሚባለው እሱ እሚሰገደው ለሱ የሚጾመው ለሱ እርድም ለሱ ሰለትም ለሱ ጾምም ወደሱ አዲነኛ ዘይም እስ በቃ ዱዓ ሲባል ማንኛውም የሚያቀርብ ስራ ሁሉ ከሰው ልጆች የሚገኝ ለሱ ብቻ መሆን አለበት ማለት ከዛ ተና ይሄ ከዛሬ ስንቀራ የነበረው ተውሂዱል አስማኡ ሲፋት የሚባል ሰዎች እጅግ በጣም የጠመሙበትና አባቱ ጥልቅልቅ ያሉበት እጅግ ተበላሽ ካካይ ለፖለቲካ ሽፋን የተጠቀሙበት ተውሂዱል አስማኢ ወሲፋት ለአላህ የራስ ባህሪያት ይቻላል لا الله يمجبو في راسه سياني وصالو بقرآن يجبو نيال ليالاكتو منالو سموت صالو بحادث من دزيه بحريات من دزيه النزان بقرآن انا بحادث يترقات جدو بحريات وصن انا سياني وصن اوه يجبو هالبلو مارقات يهتو هدو الاسماء والصفات البلاد وزيلا ينمن الملكات هدو الاسماء والصفات الله سياني وصن الله بحريات لاي نوم ياتنا تنوه الكتاب النجل مرسلات ታይር በስንት ይከፈላል? እህ? ታሶስ ደሌላ አለ? እህ? እህ? ሲባጣ ድጎት ነው። ቁርአኑ የሚያወራው ስለምንድን ነው? ስለ አላህ ጌትነት፣ ስለ አላህ አምልኮ ተቀባይነት እንዲሁም ደግሞ ስለ አላህ ስያሜና ባህሪያቶች ነው ቁርአን የሚያወራው። ሶስቱ ይስማማል ማለት ነው። بسم الله الرحمن الرحيم قال المصنف بسم الله الرحمن الرحيم الحمد لله الذي ارسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا قال المصنف ازغاجو من يلالو مصنف يميبالوت يا عقيده الواسطيه صحاتنا سبن ثانيا مصنف قدم الله لكرامتك ها አይ ይቅጣጥ ቁጥር ምን ነግራችሁ ነው ማለት ነው ይቅጣጥ ክታቦችን አይነት ነው ታዲያ አልሙሰኒ የክታቡ አዘጋጅ እንዲላሉ ብሉ ተይኛ بسم الله الرحمن الرحيم ብለው ነው ክታባችን ይጀምራል بسم الله الرحمن الرحيم بسم الله الرحمن الرحيم ምን ይጀምራል ማንኛውም ይችላል አሽር ማብራሪያ بسم الله الرحمن الرحيم اللي ያብራሩ የሚያብራሩ ፈውዛን ናቸው بسم الله الرحمن الرحيم من لو نطق يالبته دغمو يبنو تيميا عشر ما برار لمن بسم الله الرحمن الرحيم جمر ابتدى المصنف يكتابو ازغاج جمرو رحمه الله الله يزن لاشتونا جمرو كتابه متحفاتشون جمرو بالبسمله بسم الله الرحمن الرحيم بنلو جمرو كتاباتهم بمن جمرو بسم الله ملك بسم الله الرحمن الرحيم بسم الله الرحمن الرحيم بلو جمروا لمن اقتداء بالكتاب قرآن تتكلم العزيز عشتنا في هنون قرآن تتكلم قرآن ياندان بسرعة بمن تجمرا بسم الله الرحمن الرحيم يتجمر إلا سورة براءة براءة ملو سورة السبب الثاني بسم الله الرحمن الرحيم يلبت لمن بسم الله الرحمن الرحيم يلبت سورة النمل أمسيكنا إذا لم يكن أيضا سورة النمل لا يهلك بسم الله نعلم نجمرا بسم الله الرحمن الرحيم لنا طاسين إلى فتاك إنه من سليمان وإنه بسم الله الرحمن الرحيم ألا تعلوا على يؤس من المسلمين إن لو ما مسلم الزوط لا عرل براءة ومن سورة الأنفال علماء المفسر السلام فسورة الأنفال أتقلوا يمتعنا عندنا عند وينو ديجم وراسة تنستطع منالو سورة التوبة وينو براءة سورة التوبة آية العذاب قطعنا يلب يمكن أن يتم آية الجهاد وست جهاد نعلم فلذي جهاد وينم قرنة لهم بركة اللهم منه بسم الله الرحمن الرحيم أتفلقه نزاني الرجال المال ولكن الصحيح فتتلين يونا راجح هذا الجوسد مفسروش نبي بسم الله لالهم صحاب السماء لالهم إن يمان نلم ريزن الفوت لمن حديث صحيح صلى الله عليه وسلم جلتات ولا الفوت فدع المصنم مصنف جمره رحمه الله الله يزن الله كنا كتابه ومتحفاتهم بالبسملة بسم الله الرحمن الرحيم بني لو جمره وتعال بالكتاب العزيز ابتداء بمكة بالكتاب العزيز عشنا في الكتاب قرآن بمكة حيث جاءت مكناية مأسوال لنا البسملة بسم الله الرحمن الرحيم بني لو قال مأسوال لنا في ابتداء مجمرة كل صورة بيان دان بصورة مجمرة علي مأسوال لنا ما عدا صورة براءة فبراءة صورة وينم صورة التوبة فصورة التوبة وتسأل من يوم صورة بسم الله الرحمن الرحيم تجمر لنا فلذي بسم الله الرحمن الرحيم بركة لك كتاب سنتقص كتاب سنتقرا قرآن سنتقرا سنبلا سنتقتم بسم الله الرحمن الرحيم مالتو خيرنا مالتو عن قرآن تكتلو هلتين واقتداء بالنبي صلى الله عليه وسلم نبي بمكة لنو بسم الله الرحمن الرحيم كتاباتون يجمروا حيث كان نبرنا حيث كان نبرنا نبي عليه الصلاة والسلام من نبروا يبدأوا يجمروا نبر بها أي بالبسملة بسم الله الرحمن الرحيم يجمروا نبر فمن قلبه في مكاتباته جبدابه ستات أخو نبي لكسرى ونقص أخوال جبدابه نبي لهرق الاتفاق عظيم الروم مالتنا لروم ونقص الذين للنجاشي لنجاشي الاتفاق بسم الله إنه من محمد بن عبد الله إلى عظيم الروم أسلم تسلم يؤتيك الله عجلك مرتين بسم الله با الله تمجمر الله يه دبدابي كمحمد بن عبد الله رسول الله يمتعنا لا روم نقول إسلام انت قبل سلام تهون الله اللهم دقمو عجلهم هو لسجي كفلها البلو أقول لك إذن قدي بسم الله بلو نجمره واقتداء بمكتل بالنبي صلى الله عليه وسلم نبيون بمكتل حيث كان نبرنا نبي يبدأ بها بسم الله الرحمن الرحيم يجمروا نبر في مكاتباته جبدا بيش اسعاد اخو مكاتب عمالك نسعاد اخو مالك وقوله يملو بسم الله لمن تجمره ايه نو مكنا يتبقى دليلوه لمن بسم الله تجمره كتابه اللو كتب عالك من بلن من ملسو لان القرآن بدأ كل سورة بسم الله الرحمن الرحيم فكذلك النبي صلى الله عليه وسلم يبدأ بسأطه بسم الله بلي يجمروا نبدأ لذين أكتاب بسأطه قطر علماء بسم الله الرحمن الرحيم كتابات المجمع وقوله يمي لو قال يعني لأن دوان قام من يتركوه بسم الله بسم الله يمي لو قال الباء باء للاستعانة لإرجاء زي مدخاتها لإرجاء ثمان بسم الله باء الله سم مالك با يمي لو راسه بي يمي لو አማርኛውን ስንተረጉመው በአላህ ስም ያላህ ስም አይደለም ያለው በምንድን ያለው በአላህ ስም በአና ተራሱ በአላህ ስም ያስባል ከተብቱ ብልቀለም በብዕር ጻፍ ስትል ከተብቱ ልቀለም አይባልም ከተብቱ ብልቀለም በአ ልክ ከባ ቀጥሎ ያለው ነገር አንተ እንድታገዝክበትና ለአንተ እንድትጠቀምበት አድርጎ ነው የምትመለከተው ከተብቱ ብልበስ ከተብቱ ብልቀለም ወረብቱ بالعصا فزنج مكة باقوا لمن دين المتقنان للاستعانة በአላህ ስም በረከት ለልስቲአነቲ ወልኢስሙ ስም ኢስም የሚለው እያንዳንዱ ፊደሉን ሳይቀር ነው የተረጎመው ባኡ ለልስቲአና የመጣ ነው ይከብዳችሁ ይከብዳል ኢስም የሚለው እንደዚህ እንዛው ተባእ ማለት ቢስም ነው አይደል ያለው ስምን ደግሞ ለብቻ ነው ኢስም የሚለው አላህ የሚለው ራህማን የሚለው ረሂም የሚለው بسم الله الرحمن الرحيم كلهم اللي بيتكلموا معايا بسم الله سن الباء باء للاستعانه لا اجزاء مثلا باء الله سن له معنى ف والاسم سن في اللغه بقوانق اقامه سن معناه ما دل على مسمى فسيام يمجلطلنا فسيام محمد يميلو سم نو عارف سم بلو بتشاون يونه محمد يميلو ترجم الله عنده يلو ما من يتقمنا محمد يميبال رجم وفر ياله سو زيك محمد يملو سم سم ماننو ميتقوم مسمى تسيانون اكل لماوقن فلذي اسم مالك ما دل على مسمن تسيانون ميتقومن نو وفي الاصطلاح بنفسو اجلالت بدن باشو بزياتو دغمو ما دل على معنى ترجم يسطنو في نفسه براس سم مالك براس سم يمتقوم ومثال بنمطاو دي فتقي ملكلونا سم الله ضرب الله مستواجد الله በአማርኛም በእንግሊዘኛም እንደምንማር ስም አለ verb አለ መስተዋድድ አለ verb ትርጉም ይሰጣል ግን ከግዜ ጋር ይያዛል ያላፊ ግዜ ወይ future ወይ present time ይሄን ይዛል verb ይሄን ይዛል ስም ማለት ደግሞ ከግዜ ጋር ይያዝም በራሱ ግን ትርጉም ይሰጣል መስተዋድድ ማለት ደግሞ ሌላን ተደግፎ ወይንም አጫፋሪ ሁለት አራት ነገሮችን ያያይዛል እንጂ ብቻው ወደ የሚለው ትርጉም አለው የለው ከምንድነው ከተባል በስላ ማደለ አላማአንን ትርጉም የሚሰጠው ፊነፍሲ በራሱ ትርጉም የሚሰጠው ወለም የቅከሪን የማይቆራኝ ነው በዘማኔን ከግዜ ጋር የማይያዝ ከግዜ ጋር ታያዝ በራሱ ትርጉም የሚሰጠው መሐመድ ማለት ባለፈው ጊዜ በመጪ ጊዜ በአሁን ሰዓት ማለት አይደለም በቃ መሐመድ ማለት ስም ነው ታዛተና አላህ አለን ደፋችሁ ገፋቻል ከታው መሰለ ነው ታ ከታው መሰለ ነው ታ እሺ ወልጃሩ ወልመጅሩሩ አይተርም ማንኛውም ኪታብ መግቢያ ላይ ቁጥባ ላይ ሲሳብሉ አይደል ይችላል እና ከገባት ነው ትግሬ ለማን ተአጥቀና ነበር ወልጃሩ ወልመጅሩሩ ጃሩም መጅሩሩም ጃርና መጅሩር ማለት ከምና መስተዋድድ ማለት ጃር መጅሩር ማለት ጃር መጅሩር ማለት ኢላላሂ ብንል ወደ አላህ ነው አይደል የሚለው ኢላላሂ ኢላ ጃር ተባላል አላህ መጅሩር ይባላል ቢስሚላሂ ስንል ባኡ ጃር ይባላል አላህ ወይንም ደግሞ ስም የሚለው መጅሩር ይባላል ለምን ሲስራ አድርገዋለች ሰው ትግሬ ነው ቢስሚላሂ ጃር መጅሩሩ ወልጃሩ ወልመጅሩሩ ጃሩም መጅሩሩም ጃር ማለት ምንን አልኳችሁ ሄደሉ መስተዋድድ ያክደል ቢስሚላህ ስንል ባአ ጃር ተባላል ወልመጅሩሩ እሷ የገባችበት መጅሩር ይባላል ሲፍራታ አድርጓል ቢስሚ የሚለው ማለት እሺ ቢስሚላህ በአላህ ስም የሚለው ሙታአልቁን የተንጠለጠለ አረፍተ ነገር ነው ሙታአልቅ ማለት ሐረድ ማለት ሙታአልቁን ሐረድ ጃር መጅሩሩ ቢስሚላህ የሚለው በአላህ ስም የሚለው በአላህ ስም የሚለው ሙታአልቅ ነው ሐረድ ነው የተንጠለጠለ አረፍተ ነገር ነው ቢማህሩፍን የወደቀ ነገር አለ እዚህ መካከል በውሳዋቂነት የወደቀ ነገር አለ ሙታአልቁን የተንጠለጠለ ነው ሐረግ ነው ቢማህሩፍን የወደቀ ቃል ጋር የሚያያዝ የምባብ ይገባል አይቀደረ በውሳዋቂነት ሊኖር አይቀደረ ሊታሰብ ሙታአክሪን ከኋላ ዘግይቶ ያ በውሳዋቂነት የምንለው ነገር ከኋላ ዘግይቶ ነው መምጣት ያለበት ለምን ليفيد الحسره بتاع يميلون اللي بتاع حسره لينيت ماذجن اللي بتاع ادغما جار مجرور بسم الله يميلوا بالله سم يميلوا متعلقون يتنطلطره حرجنا بمحذوفين اوجدت قال غير يتيازنا ينبغي يجبال ايقدره يوصل وينم دغمو بوستواقنت الله ليبان متاخرا زغيتونه منطات يالبت يا بوستواقنت الله يهون يهون يوجدت نغير الله يميلوا متاخرا قال انا ممطات ያለበት مثالው ምን መሰላችሁ بسم الله بالله سن من ادرجال እበላለሁ፣ ተኛለሁ፣ እጠጣለሁ፣ እሄዳለሁ የሚል በውስጥ አዋቂነት ቨርብ አለ አይደል? ለምሳሌ ምን ቃላት እንል? አሁን ቢስሚላህ ራህማን ራሂም አለ። በአላህ ስም እጅግ አዛኝና ሩህሩህ በሆነው ጌታ ስም ምን አደርጋለሁ? ምን አደርጋለሁ? እጠራለሁ የሚል አለ አይደል? ይሄ ቨርብ ነው፣ በውስጥ አዋቂነት አለ። ምን ጊዜ ማድረግ ነው? ቢስሚላህ ራህማን ራሂም ስንበላ ቢስሚላህ ራህማን ራሂም ብለን ስንቆርሰው ይችን አክሽን ነው ቢስሚላህ ብለን ይጀምራል። ድርጊቱ ራሱ ቨርብ ነው። ይሄ ምን አደረገ? ቢስሚላህ ራህማን ራሂም እበላለሁ ባትልም ያው ስትበላው ወጣ ቨርቡ የግድ በመናገር ብቻ ሳይሆን ራሱ በድርጊቱ እንዲገለጽ ይችላል። ተጓተናል። ለማን ነው ቨርቡ በውስጥ አዋቂነት ሀረጉ ተንጠልጥሏል ብለናል። ቢስሚላህ ራህማን ራሂም የሚለው የተንጠለጠለ ሀረግ ነው። አልተሟላም አረፍተ ነገሩ ብለናል። የሚያሟላው ቃል አለ። አዎ መህሩፍ ነው፣ ወድቋል። እሺ ከየት በኩል የሚቀደረው? ከመጀመሪያ ነው ከመጨረሻ? እበላለሁ ቢስሚላህ ራህማን ራሂም፣ እጠጣለሁ፣ እጠራለሁ ቢስሚላህ ራህማን ራሂም ነው ወይስ ቢስሚላህ ራህማን ራሂም እጠራለሁ? ቢስሚላህ ራህማን ራሂም እጠራለሁ የሚለው ቨርብ መጨረሻ ላይ ነው መኖር ያለበት። ለምን? አረቦች ጋር ጣዕም አለ፣ እኛ ጋር ግን ጣዕም የለም። አነሁዮችን ጋር ጣዕም አለ። ለምን መሰላችሁ? ቨርቡ ከመጨረሻ ሲሆን በአላህ ስም ብቻ እጀምራለሁ ማለት ነው። ብቻ የሚለውን ነገር ይጠቅማል። ግን እጠራለሁ በአላህ ስም ከሆነ እጠራለሁ በአላህ ስም፣ በሌላም መጥራት ትችላለህ ማለት ነው። በአላህ ስም እጠራለሁ ከሆነ ግን በአላህ ስም ብቻ እነባለሁ፣ በአላህ ስም ብቻ እበላለሁ፣ እጠጣለሁ። ብቻ የሚል ነገር ይጠቅማል። ለዚህ ነው ሊዩፊደል ሐስር የሚለው። ተከበዳችሁ? አትጨናነቁበት። ወላሁ ቢስሚላህ ስንል አላህ የሚለው ቃል አላህ የሚለው ቃል ዓለሙን ስም ነው። ዒልሙን እንዳትሉ፣ ዒልም አይደለም ዓለሙን ነው። ዓለም ስም ነው። ዓለም ባንዲራም ይሆናል፣ ዓለም ተራራ ይሆናል፣ ዓለም ስም ይሆናል። ወላሁ አላህ የሚለው ቃል ዓለሙን ስም ነው። አለዛትል ሙቀደሳ በተከበረው ለጌታችን አካል ለጌታችን ዛት ስያሜ ነው፣ ለሱ ስም ነው። አላህ የሚለው ቃል ዓለሙን ስም ነው። አለዛትን ሙቀደሳ ለተከበረው ለአላህ ዛት ወማዕናሁ ትርጉም አላህ ያለው ትርጉም አለው ወይስ ትርጉም የለውም? ትርጉም የለውም ያሉ አሉ። ትርጉም የለውም ለምን? ዝም ብሎ ደረቅ ቃል ነው። ትርጉም የለውም አላህ የሚለው ቃል ትርጉም የለውም። ያ ማለት ሙሽተቅ አይደለም ጃኒድ ነው ማለት ነው። ኡትሩጅ የሚለውን ብናይ ምንም ትርጉም የለውም። በቃ ኡትሩጅ ድንጋይ እንደ ማለት ነው። ድንጋ ትርጉም አለ። ድንጋውን ስታይቷ ነው ድንጋ ምን እንደሆነ። ትርጉም ከፈለግን ደረቅ ነው ለማለት እንጠቀም እንችላለን። ይችላል ግን የለውም ትርጉም ነው። አአ ትርጉም አለ። ሙስተቅበል ወሁላሁ ፊሰማዋት ወፊል አርድ ያዕለሙ ስረኩም ወጀሃል ወሁላሁ እሱ መዕቡድ ነው ነው አላህ ነው በምድር በሰማያት ያለዋል። ራሱ ቁርአኑ ትርጉም እንዳለ ይጠቁመናል። ወሆላሁ አይ ወሆል መዕቡዱ ተመላኪ ውሱ ነው። ፊል አርድ በምድርም ወሰማዋት በሰማያትም ተመላኪ ውሱ አላህ ነው። ስለዚህ አላህ ማለት ማዕናው ምን ማለት ነው? ተመላኪ ማለት ነው። መዕቡድ ወላሁ አላህ ዓለሙን ስም ነው። አለዛት ልሙቀደሳ በተከበረው ለአላህ ጋር ወማዕናሁ ትርጉሙ ዙልኡሉህየት ወልዑቡድያ ተመላኪነትና አምልኮ የሚገባው ማለት ነው። ዙልኡሉህየት ወልዑቡድያ አላ ኸልቂህ በፍጥረታቱ ላይ አምልኮ የሚገባው አጅማዒን በሁሉም ላይ ሁሉም እንዳመልከው አምልኮ የሚገባው ጌታ ማለት ነው። ምን ማለት ምን ማለት አላህ የሚለው ቃል ትርጉም አለ ትርጉም አለ። ምን ማለት ነው ትርጉሙ? አላህ ማለት ምን ማለት ነው? ተመላኪ ማለት ነው። መዕቡድ ዙል ኡሉህያ ወል ዑቡድያ አምልኮ የሚገባው ጌታ ማለት ነው። አላ ኸልቂ በፍጥረታቱ ላይ የተመላኪነት መብት ያለው ማለት ነው። አጅናኢ ሙሽተቁን የተወሰደ ቃል የተወሰደ ቃል ከነ ሚን አሊሃ የእለሁ ኡሉህየተን ከሚለው የተወሰደ ነው። አሊሃ ፓስት ቨርብ ነው። የእለሁ ፊውቸር ነው። ኡሉህየተን ሰርዎ ቃል መስከረ ሙሽተቅ ነው ማለት ነው። ሙሽተቅ ነው ማለት ነው። አማርኛ ላይ ሳይሆን ይስተካል። አማርኛ ላይ ለምሳሌ ገቢ የሚለውን ብናይ ሙስተቅ ነው አይደል? ገቢ ያለ ገቢ ገባ ይገባሉ መግባት መግባባት ምን የሚለው ነገር ነው ገባ ይገባል ፓስወርድ ሲንተርበር ምናምን ስም አጀቲ ምን ይወጣዋል አይደል ይሄ ሙስተቀባል እንደዛ ሙስተቀማነት ነው ወርድ ያለ ሙስተቀማ ሙስተቁን የተወሰደ ነው ምን አሊሃ አሊሃ ይእለሁ ከሚለው አሊሃ ማለት በማዕና عبيد تملك وينم املك ملك يأله الوهته بمعنى عبد يعبد عباده عليها ملك عليها الله املك ملك املك يملك الوهته مملك فلذي اله ملك مملك يمملك ملك ملك ملك الله يعلو قال مندنو مستق انا مستق انا مالك ثرو قال الله كليلا قال يمطان مالك زندل يتكمت عليه بالعربيه مستق على هو نسم الله اترو جميلون يمثل ادريق يميلون يمثل قواريرا زمهاريرا يميلوا الله عليه شمس قمر يميلوا يبن مستق عليهم هو نجر غير يلو قمر يسمر قمر يسمر من يمكن نجر ከሚሰሽመስ ምናምን የለም ዝም ብሎ የተቀመጠ ነው ኡትሩ እግሪክ የሚለው አለ አረብኛ ነው እግሪክ ያለው ሙስተውለጋው ተቃላ ቋንቋ ነው ግን ምንድን ነው ጃኒድ ይባላል ተረቃል ዝም ብሎ የተቀመጠ ሙስተቅ ማለት ደግሞ ቨርብ ያለ አላህ ያለው ሙስተቅ ነው ከምን የመጣ ነው ቨርብ አለ አው ቨርብ አለ ከምን የመጣ ነው ሚን አሊሃ ይለሁ ሉሃተን ከሚለው ቃል የመጣ ነው አሊሃ ማለት ምን ማለት ነው አበደ አመለከ ማለት ነው يأله في سر يعملكال ማለት ኡሉሃተን ማምለክን ማለት ስለዚህ አላህ ማለት ኢላህ ከሚለው የመጣ ነው ኢላህ ማለት ምን ማለት ነው መዕቡድ ተመላኪ ማለት አላህ የሚለው ትርጉሙ ተመላኪ ማለት ዝም ብሎ ደረቃል ከሆነ ትርጉም የለውም ሙሽተቅ ከሆነ ግን ከሌላ ቃል ድራግ ተደርጎ የመጣ ከሆነ ግን ትርጉም አለ አይደል ትግሪ ካልን አለህ ኢላህ ካልን الله الله يملو اله كملوا انا قلق عليه مثلا الله يملو اله كملوا مثلا اله مالك فملاكي مالك فيعان ميزان سنستم فراش فراش مالك مفروش مالك يتنطف مالك بساط مرصوص مالك اله مألوه مالك تمثاثي عربي يقالوا اله مالك مألوه فملاكي فراش مالك مفروش يتنطف ቢሳ ማለት መብሱስ ማለት ሲአል بمعنى مفعول متى ስለዚህ ኢላህ ማለት ትርጉሙ ምን ማለት ነው መእሉ ተመላኪ ማለት አላህ ማለት ተመላኪ ማለት ደረቅ ቃል ሳይሆን ሙስተቅ ቃል ነው ከሌላ የተወሰደ ትርጉም ያለው ቃል ነው ይሄንን ተመልከቱ ለዚህ ነው አሊሃ ይለው ላይ በጣም ራሱ ተውሂደል ኡሉሂያ ውስጥ የሚገባው ልጅ አላህ ማለት ተውሂደል ኡሉሂያ ይላል ትርጉሙ فالله الله اله اله كميله يمطعنا اله ان الله لمن هم اله ما له من مالك نبي يتوالى اله ما له من مالك فملاك مالك مالك اسم اله مريم اله اللهم اله ادبارو اله اوتاتو تشا اله كلهم اله يبالال جنان جيتا لملجيت يمو والنون تكثرنياون جيتا مناكبوبك አል ማለት ዴፊኒቲቭ ይባላል ማንና ዘማን ይለያያል ታዋቂ ጌታ ያ ኢባዳ በትክክል የሚገባው ጌታ ያ እውነተኛው ፈጣሪ ለማለት ምን አስገቡበት አል አስገቡበትና አል ኢላህ ሆነ አል ኢላህ ሆነ ያ የኛ ጌታ ማለት ነው አል ስትገባበት መጀመሪያ ግን ኢላህ ከኢላህ የመጣ ነው ፍርወቃል ይላል አል ኢላህ መጨረሻ ላይ መታከል ላይ ያለችውን ሀምዳ ወጣ ለተፍሲር አረቦች ቀለል እንደላቸው አልኢላ አአ አንድ ቃል ላይ ተደጋግሞ ሁለት ጊዜ አስመጣ ይከብዳል ስለዚህ አንዱን ቃል ዋሉ መታከል ላይ ያለችውን ቃል ምን ሆነ አለ ላህ ሆነ አይደል ይወጣል አለ ላህ ሆነ ስለዚህ ተደጋግሞ ሁለት ተመሳሳይ ፊደሎች የመጀመሪያው ሱኩን ሆኖ ከመጣ ደግሞ በተጁዳችን ምን አለ ተደጋግሞ ዋጅብ ምን ሆነ አላህ ሆነ እስቲ ያልገባ እስቲ ይገባ አልገባሽም ማለት እንዴ? በጣም እንትን አትበሉ አትጨናነቁበት። ባብል ይሄ መግቢያ ስለሆነ ማንኛውም ኪታብ ላይ የሚመጣ ነው። ይሄ ሁሉም ኪታቦች ላይ ያለ መቆጥ ነው። አትጨናነቁበት። ግን እንዲገባችሁ ነው አይደለም ተነካውላችሁ ትግሉ ዋናው ቁራታችን አይደለም። አላህ የሚለው ኢላህ ከሚለው የመጣ ነው። ኢላህ ማለት ደግሞ ማዕና መዕሉህ ማለት ነው። መዕሉህ ማለት አይ መዕቡድ ተመላኪ ማለት ነው። ወራህማን አርሂም ፈአና ጀናት ስም ማለት ምን ማለት እንደሆነ አየን። አላህ የሚለው ቃል ምን እንደሆነ አየን። ከየት እንደመጣ ማለት አሁን ራህማን እና ራሂም ነው። ይሄ ሁሉ ጊዜ የምንለው ስለሆነ ከፍና ቁጥሩ ምን ይችላል ስንት ነገር ፈልጠናል አይደል? والرحمن الرحيم الرحمن الرحيم يبالون رحمن يا الله سمنا رحيم يا الله سمنا اللهم يا الله سمنا الله adjective ايهون كذا الله سبحانه الله سيانيوت مولون adjective يهونالو دم سياني مناچو adjective مناچو الله رحمن يبالا الله رحيم يبالا سمو هو وينم دهكو الله الله اكو رحمن نو رحيم نو عظيم نو جبار نو ማህሊን ነው ሙተከብር ነው። እነዚህ ሁሉ ስያሜዎች አጅክቲቮች ይሆናሉ። ባህሪ ማለት ቢስሚላህ ስንል በአላህ ስም አለ። ቀጥሎ የሚመጣው አርህማኒ እጅግ አዛኝ አርህሚ ሩህሩ አማርኛው ጠባብ ትርጉሙ ይሄ ራሱ ተስለኛ ትርጉም አይደለም እንደ አረብኛ አቀማመጥ ተተመለከተ። ረህማን ለአላህ ስም ነው። ለአላህ ብቻ የሚሰጥ ስያሜ ነው። ስሙም ነው ባህሪውም ነው። ይግባችሁ ስሙም ነው ባህሪውም ስሙንም ይከየምበታል። ረህማን ነው። አርህማኑ አለል አርሽ ሰዋን ይላል። ረህማን ሲያኑ ስሙ ወራህማን ይብል ወላሂ ማለት ነው። ወራሂም አረበረሂም ይሆንልኝ ያው ወላሂ ማለት ነው። አላህ የቀና ዘጠኝና ከዛ በላይ ሲያኑ ይሳልኝና ነው ሲያኑት አላህ የሚለው ተገላጭ ሌሎች የአላህ ስያሜዎች ስሞች ምናቸው ባህሪያቶቹም ይሆናል። ተጓባና ደግሞ ማለት ወራህማኒ ወራሂም ረህማንና ረሂም እስማኒ ሁለቱ ስሞች ናቸው። ከሪማኒ የተከበሩ ስያሜዎች ናቸው። ሚን አስማኢህል ሁስና ከተዋቡ ስያሜዎች ውስጥ ናቸው። እስማኒ ሁለቱ ስሞች ናቸው። ከሪማኒ የተከበሩ የሆኑ ሁለቱ ስሞች ናቸው። ረህማንና ረሂም من اسمائه الحسنى كتواب سجان وسوست ناتي ولله الاسماء الحسنى فدعوه بها لا الله يجي كتواب سجان وسوست قالاته ثم فيدلوا راسه قالوا يا امرأة ترجمهم يا امرأة ولله الاسماء الحسنى قال لاني اقوامي وسناك ورحمن النارسي من على اتفاته جيتاك المجلسوني اتقماني اتفات مجلسي فمن بالرحمة በእዝነት የሚገለጽ መሆኑን ይጠቁማል። አላማ የልቁ ቢጀላሊህ ከሐያልነቱ ከታላቅነቱ ከልዕለ ሐያልነቱ ጋር በሚሄድ የሚገባው እዝነት እንዳለው ይገልጻል። ረህማን እጅግ አዛኝ ረሂም እጅግ ሩህሩህ ነው አይደል የምንለው? ረህማን ማለት አዛኝ ማለት ነው። የራሱ ባህሪ ነው። ረሂም ማለት ደግሞ እዝነቱን የማድረስ አቅም ያለው ማለት ነው። ይሄን ነው ኢብኑል ቀይም የፈሰሩት። وهذا هو الاصح تفسير لبسم الله الرحمن الرحيم بالعلماء والتقدروا الرحمن مالك من مالكنا يراسي تجلات امت بكتاب رحمن مالك الله عزينو اذنك النبال عزينت بحريا لو ان الالك رحمن رحيم مالك دمو من مالكنا اذنكم ودبارو سيني عدرس مالكنا فريقا قام يعدرس رحمن مازن رحيم مازن عزين عزين من دنو بجنة እንደዛን ደለፋ ይለያ ረህማን ማለት ግራፉ ላይ ላይ ያለ ባህሪ እማይለቅ እዛው ሙስተፊ አለዛ ራሱ አካሉ ላይ ያለ ባህሪ ረህማን ማለት። ረሂም ማለት ደግሞ እዝነቱን የሚያደርስ ማለት ነው። ወደ ፍጥረታት ተጓባ እኛ እናዝናለን። እዝነታችንን ግን ለሌላ አካል ማድረስ ላዝንለት አካል አንይቱ ያዝናል። እዝነቱን ማድረስ ይችላል። ይገባችኋል? አልገባችሁ? ገባችኋል? ረህማን ሲፋት ነው። متعلق على ذات الرب كجيتاكين ذات كجيتاكين ذات غير يتياز ظاهري نو رحمان ما لمثالي محمد قرط قالو قرطو بتو نو سيتايا اي سايمر كاكالو كراسو غير يالن ايه كذاك غير يالله ظاهري ذا انت كيف متعلق على الذات يبالك كاكال غير يتياز ظاهري يبالك ሸጃአነትን በታሁን ጀግንነት የሚባለው ነገር ራሱ ባህሩ ላይ እዚ ራሱ ላይ የተያዘ ነገር አይደለም ከጥላት ጋር ሲጋፈጥ ከተያዘ የሱ ጀግንነት እዛ ሲመጣዋል ሸርነቱም እንደዚህ ሌሎች ላይ እሱ የሰጠው አሰር ውጤትን ታያለ ሸርነት የሚባለው ምን አይነት ባህሪ ነው ከባለቤት ወደ ሁለተኛ አካል የሄደ ባህሪ ረህማንን ነው አላዛት ረብ ጌታችን ጋር የተያዘ ባህሪ ነው ራስን ማለት ደግሞ ያንን እዝነቱን የማድረስ ባህሪ አቅም ያለው ማለት ነው ረህማን ማለት ረህማን الدنيا والاخره በዱንያው በአኺራው አዛኝ ብለው የሚተረጉማሉ በዱንያም በአኺራም አዛኝ ረሂም ማለት ደግሞ በአኺራ ብቻ አዛኝ ወይም ደግሞ ረህማን ማለት ረህማን بالكفار والمسلمين ለሙስሊሙ ለካህዲያኑ አዛኝ ማለት ነው رحيم مالك دغنا وكان رحيما بالمؤمنين وكان بالمؤمنين رحيما للمؤمنين تعزان رحيم منو للمؤمنين بكتا فيهون الرحمن يالو كل من فطراتهم كل الناس ستي وينم دغوا على العكس رحيم رحيم الدنيا والاخره رحمن في الدنيا بكم يدربوا سيتي لاي سمي قرا دغنا يقروا لينا رحمن مالك عيل منعني ጀላኢል ኒዕማ ይላል ተላልቅ ጸጋ የሚሰጥ ማለት ነው ምን ማለት ረህማን ማለት ረሂም ማለት ደግሞ ትንንሽን ጸጋ የሚሰጥ ማለት ነው ትንንሽና ተላልቅ ማለት ሰውየው ሁለት አይን ያለው መሆኑ ተላልቅ ኒዕማ ነው ረህማን በሚለው ስሙ ነው የሰጠው ማለት ነው ከሰው በላይ ማየቱ ደግሞ ትንሽ ጸጋ ነው ረሂም በሚለው ነው አንድ ሰው ከድህነት ዓለም ወደ ሀብታምነት መምጣቱ ረህማን በሚለው ሰጠው ከሁሉ የበላይ መሆኑ ደግሞ ትርፍ ነገር ማግኘት እጅግ በጣም ትርፍ ነገር ይሄ ትንሽ ጸጋናት ረሂም እንደሚለው ነው ተቀበለው ለማንኛውም ግልጽም ይሄ ነው የሚያጠቅሰው ረህማን ማለት ለሙስሊሙም ለካፊሩም ለእንሰሳው አዛኝ ረሂም ማለት ለሙእሚኑም አዛኝ ወይም ረህማን ማለት ዱንያም አኺራም ላይ የሚያዝን ረሂም ማለት አኺራ ላይ ብቻ የሚያዝን ወይም ደግሞ ገልብጦ አብኑ ቀይም ያሉት ሲነሱን ይያቷለሁ ረህማን ማለት የጌታችን ባህሪ ጥላዩ ላይ ያለ አዛኙ ጌታ ማለት ነው እንዴ ረሂም ማለት ደግሞ አይልሙ ሲሉ ረህመተሁ ለልመክሉቂ ለፍጥረታት ዝነቱን የማድረሳችን ያለው ጌታ ማለት ረሂም ማለት ماشي ለማንኛውም الرحمن الرحيم اسماني كريمان يتكبروا له ስያሜት ናቸው من اسماءنا كنا تقوا ስያሜት ናቸው ዳላኒ ተቋሚዎች ናቸው አለፍሳፊ የሱን ባህሪ የሚገልጹ ናቸው ግርህማ በእዝነት እንደሚገለጽ አላማ የሌቁ በሚሄድ መልኩ ቢጀላሊ አላማ የሌቁ ቢጀላሊ ከልዕለ ሀያልነት ጋር በሚሄድ በሚስማማ መልኩ ያዝናል እዚህ ላይ አላማ የሌቁ ቢጀላሊ ያሉ ሸኹ ወደው እንደሚስላል አላህን አዛኝ እንዳትሉት ብለዋል አልአህባሽ ወልሙዕተዚላ ሙዕተዚላዎችና አህባሾች ብዛት ምን ይላሉ አላህ አዛኝ አትበሉ ምን እንበለው አጅሪ የሚሰጥ ጌታ ነው አዛኝ ከሆነ የሰው ልጅ ያዝናል ይመታሰልብናል ማለት የአላህን ባህሪ ራቁቱን ያስቀሩት እንቀርዋለን ወዴት እንዳለ ተጨውተውበታል ለምን መሰላችሁ ያንዳንዱ ቃል ሲመጣ አሁን ሰው እኮ አዛኝ እኮ ነው አዎ አላህን ያዝናል ስለዚህ ይመታሰል አዛኝ ያዛኝ አስተምሩ ላ የሰው ልጅም ያዝናል አላህም ያዝናል የኛ አላማ የሊቁ ቢዳእሲና ከዲክመታችን ጋር በሚሄድ መልኩ እናዝናለን አላሁ ይርሃም አውሁ ረህማኑ አላማ የሊቁ ቢጀላል ነህኑ ሰሚዕ እኛም ሰሚዎች እንላለን አላህም ሰሚ እሱ ከልዕል ሀያልነቱ ጋር በሚሄድ መልኩ ሰሚ ነው እኛም ከደካማነታችን ጋር በሚሄድ መልኩ ሰሚ ነው አንመካከል ምን እሱ ናቸው አንመካከልበት አታመካከልብን አላህ الرحمن الرحمن من لجهة سنة الرحمن من له ذو الرحمة العامة أقلعي يهونا إذنة بالبيت مالك ذو الرحمة يذنة بالبيت العامة أقلعي يهونا بجميع المخلوقات لفترتها كلين نازل مالك كافر المدرة رحمة يميله من عطفوك والرحيم رحيم يميله ديكم ذو الرحمة الخاصة ذو الرحمة يذنة بالبيت الخاصة ليتك على الشذنة بنما المؤمنين لمؤمنون ليتك على الشذنة بالبيت مالك جنة بمت فجهنم الناس بمعدان للناس جنة بمسك عزين الناس مجلد أو رحيم بميلو رحمن بميلو رجمو فتحاتنهم يجب شداد ربنا الدنيا فلذي رحمن مالك ذو الرحمة العامة لجميع المخلوقين رحمن مالك من مالك ازداك هذا رحمن مالك من مالك من مالك أدرين لكافر لمسلمون لفترتها كله يمي هذا ذو الرحمة العامة مال من مالك ذو الرحمة العامة من مالك ابن القيم من نبري على بسم الله الرحمن الرحيم من نبري على ابن القيم ما يجيبوا لي هذا ابن القيم من نبري على الرحمن الرحيم مكرر رحمن مالك راسي مجلس عذاني ومالك له رحم مالك يوم وإذنك لما تتعلم فالرحمن ورحمن ذو الرحمة العامة أقل أي إذنك بالبيت لجميع المخلوقين لفترتها كله والرحيم ورحم مالك ذو الرحمة الخاصة يريجو إذنك بالبيت مالك للمؤمنين لأمانية كما قال تعالى الله راسه بالقرآن بجلس أمه وكان بالمؤمنين لأمانية اسم الله رحيما عذاني ولأمانية وسلا للمؤمنين الذي رحيما وكان بالمؤمنين رحمانا على رحمانا لمؤمنين الشيء الذي قال مالك الله بعد الحمد مسكنا مسكنا لله لا الله يتجبون الذي يجتا أرسل يلاك رسوله ملاك تنيون يلاك محمد بالهدى فكن حيمان ودين الحق بتسكلين أمنة يلاكاته ليظهره يبلي ليدرجاته على الدين استاكتون منهم وينم دين الإسلام المالك ليظهره يبلي ليدر نبي وينم حيمانه على الدين بهيمانوت له كله بهلهم هيمانوت له وكفى بالله فالله بكر شهيدا فمسكر النسب كل فالله بكى وينبع الله بكى كالله بليمان مسكر الله لمحمد نبي النس لمحمد رسول النس للزهدين كاللات النس كالله بلي مسكر كفو معنا مسكر النسب الله يتحيى وأشهد مسكر الله الله إله إلا ما أبود بحق فتتكل من ملك النبي إلا الله كالله وحده بالسنان والله لا شريك له أذكار له إقرارا به بس يمنك سهن وتوحيدا بالسنان فتقوم يدرك سهن وأشهد أن أسكر الله أن محمدا محمد عبده والله باريا ناسه ورسوله ملاك سنان صلى الله عليه يا الله الداسي بسكته لا يرقاده وعلى آله نتكتاو الساسهم لأي الرقابة وسلم لأللهم سلام نتكتاوهم تسليما مزيدا حيث أماري هنا سلام كاننا حيث أماري هنا نتكتاو الساسهم مالك مالك جاندا بسلام مدرابة فهو تدريبا أشر افتتحا جمرو افتتحا هذه الرسالة يتندب جابدي جمرو أي سالة يملك باند مسألة زوريا إني أتنات أنسيون رسالة إبالة بتوحيد الألوهية زوريا وينم بروبية زوريا وينم بأسماء الصفات زوريا وينم بحيد زوريا بصلاة زوريا بذكاء بيكتا باند عند النجر بسملكة بيكتا وفتاة من يوم كتاب من إبالة رسالة إبالة عند جرجابي رسالة مالك جرجابي مالك أقري على ملك سيانا افتتها جمروا هذه الرسالة يتنى رسالة جمروات الجليلة يمكن يتكبرت على عقيدة الواسطية متبالون كتاباتهم جمروات بهذه الخطبة بذي الخطبة نجمروت بيت الخطبة الحمد لله الذي أرسل رسوله بالهدى ودين الحق ليظهره الزمن لو مالك هذه الرسالة يمكن خطباتهم جمروات كتاباتهم جمروات الجليلة يتكبرت كتاباتهم جمروات بهذه الخطبة بذي مجبعة لخطبة المستملة يكتفتهم الخطبة من يكتفتها الحمد لله الله ما مسكنوا يا زيد والشهادتين ولت مسك ولت شهادتين يعني زي شهادة الله إله إلا الله وشهادة إلا محمد رسول الله كلنا ميزان والصلاة صلاة من يعز والسلام سلام من يعز على رسوله بملاك سنو هذه جمر الصلاة افتتح جمر هذه الرسالة سن الرسالة جمر وصل جليلة يتكبر هذه الخطبة أهم بقرانة الخطبة المشتملة اقلاج هنا الخطبة ያካተተች ኹጥባ በዚህ ኹጥባ ጀመረው ምን ያካተተች ኹጥባ አልহামዱሊላ አላህን ማመስገንን በውጣ ያዘች ወሸሃደተን ሁለት ሸሃዳን ያዘች ወሰላቱ ወሰላም ሶላትና ሰላምን ያዘች ወሰለላሁ ዐላ ወሰለላሁ ዐለይሂ ወዐላ አሊሂ ወሰለመ ተስሊም ሁሉን ያካተተች ነው አልহামዱሊላ ካተተች ሸሃደተን ያዘች ሶላት ሰላም ያዘች አላ ረሱል በመላእክት ነው ምን በዚህ ጀመረው ከተባለ አስቲየም በረሱል ሶለላሁ ዐለይሂ ወሰለም ነብዩን ከመከተል ነብዩ እንደዚህ ነበር ከጀመረው የሚጀምሩት ቁጥባቸው ዳዕዋን ሲያደርጉ ማንኛውም ንግግር ሲያደርጉ ነብዩ አለይሂ ሰላቱ ወሰለም እንደዚህ መሰል ቁጥባን የሚጀምሩት ነህመዱ ሆነ ተዓይኑ አልሐምዱሊላህ ነህመዱ ሆነ ተዓይኑ ሆነ ተፈሩ አላህኛው ቁጥባቸው ነበር ነብዩ አለይሂ ሰላቱ ወሰለም ሱማ አን ተፈሩ ዳዕዋን ካደረ ተአስቲየም በመከተል ተአስቲ ማለት አይ እስቲባ በመከተል እስቲዳ አለ بالرسول صلى الله عليه وسلم نبي بمكتن في أحاديثه نبي في مكرنا وخطبه خطبا في خطبه بذي نبر من يجمره بمن من يجمره نبر من من يأكد تتمون على بذي خطبه خمدين سعادتين ثلاث الجمعة خطبه لهم واجب نبر تأثين بمكتل بالرسول صلى الله عليه وسلم نبيون بمكتل في أحاديثه نبيو حادث كنا نبرو بذي نبر مثل تجمرو بذي خطبة نبر مجمرو وخطوة دي وخطبة شملة ثم أسقطه خطوة المالك يخطبة خلوة خطوة خطبة وستاش شملة أحاديث المراسي حادث كملين أحاديث خلوة بخطبة وستاش شملة بحادث وستاش شملة نبيو بذي خطبة نبر مجمرو بذي عام بكرانة خطبة وعاملا بقوله صلى الله عليه وسلم نبي بمكتلنا وعاملا بقوله بذي بنبي نجدر لمسرات وعاملا بقوله بذي بنبي نجدر لمسرات نبي من بلوال كل أمر من يوم نجر ذي بال ذي عظمة كبر يالو مالك كل أمر من يوم نجر بلوال ماركوس قال له يا نبي نجدر حدث كل أمر من يوم ذي بال أي ذي عظمة يكبر بالبيت هنا كبر يميكبو من يوم نجر لا يبدأ فيك قال تجمر بحمد الله الله بما مسكن قال تجمر فهو أقطع قراطنا بركة بسم الله أو أجدم يمين للأرواية قراطنا قراطنا بركة يلوم مالك السن ينبيجون حديث من لما رؤون በዚህ ከተባለው ለማድረግ ብለው እንሽፍ ምን ብለው ጀመሩ? አልহামዱሊላህ ብለው ከተባለው ጀመሩ። አንደኛ ተአስየን ድረሱል ሰለላሁ ዐለይሂ ወሰለም ነብዩን በመከተል ነው። ሁለተኛ ንግግራቸው የነብዩን ንግግርን ተግባራዊ ለማድረግ ነብዩን ለመከተል ነው አድርገውታልና የነብዩን ንግግር በመከተል ነው ተናግረውታል። رواه ابو داود ابو داود حديثን ዘግበውታል ወغيره ሌሎች ዑለማዎችም ዘግበውታል أبو داود ابن ماجه أحمد عن أبي هريرة رضي الله عنه ذكبوا تعالى وقال الحافظ في فتح الباري فتح الباري حافظ من إلاله وفي سناده ما قال في حديث سند إليه كن استقرار لبطي حديثه ما قال لك ما لا ستقوط موز دخل سوي سنك أتاكم قصروا بطل حديث ضع سنة إلاله ولا سمعناه صحيح قرر حديث ضع اسمه قراش يسترى بطل لان حديثه ضعيف ነው ማለት ሌላ ቦታ ትርጉሙ አለ ምን ነብዩ ጀምረዋል በቃ ችግር የለም በዛን ተቀበለ ይሄ حديثه ضعيف ነው ግን ነብዩ ግን አልহামዱሊላህ ረብል ዓለሚን والصلاه والسلام ብለ ጀምረዋል ለዛን ተከታላለን ታዲያ ወይሩዋ ይነገራል ተወርቷልን بسم الله الرحمن الرحيم የሚልም ዘገባል كل امر ማንኛውም ነገር ዲባሊ ክብር ያለው ሁሉ ላይ ጀኡፊ ካልተጀመረ አልহামዱሊላህ አላህን በማመስገን ካልተጀመረ فهو أقطع قرآن وهم دموا بحمد الله على أبوه تعالى من تتكلمته بسم الله الرحمن الرحيم قلتكم حديثة الله جمع ما درجوا السنة ሌላ ደግሞ ምን እንላለን ሁሉ አምሪ ማንኛውም ነገር ዲባልን ክብር ያለው ሁሉ ላይብገው ከተጀመረ ቢስሚላህ الرحمن الرحيم ቢአምዲላህ አልቦታል ቢስሚላህ الرحمن الرحيم ካልተጀመረ ፈሁ አቅጦ ቁራጣ ነው የሚላል እዛ ቢአምዲላህ ብሎ እዚህ ቢስሚላህ الرحمن الرحيم ሰለ ነብይት ነው የትኛው በሁለቱም መጀመር አለበት ማለት ቢስሚላህ الرحمن الرحيم الحمد لله رب العالمين ብለን መጀመር ومعنى اقطع اقطع ማለት ትርጉሙ አይ ማዕዱል በረካ በረካ ቢስ ነው ማለት ነው ማዕዱ የለለው አልበረካ ረዲኤት የለለው ነው ማለት ነው ተግባሩ ዳዕዋውም ይሁን ማን ነው ባይሆን ሐዲሱን እናገናኝ ሐዲሱን ለመስማማት ለማስማማት ወዩጅማዑ جمع ይደረጋል ስምምነት بين الروايتين በሁለቱ ዘገባዎች መካከል ለሐዲስ ሐዲሱን بأن الابتداء بسم الله الرحمن الرحيم በብስም ላህ الرحمن الرحيم መጀመር ማለት አቀቅዩን ትክክለኛ አጀማመር ነው ወበልሐምዱሊላህ ባልሐምዱሊላህ መጀመር ማለት ደግሞ ንስብዩን አንጻራዊና ኢባፊ ከሌላ ጋር ተናስተው ማለት ነው ንስብዩን አንጻራዊ እሺ ሰሙ ሁለተኛው ሶፍ ሶፍ አልአወል የትኛው የመጀመረው ሶፍ አልአወል ሶፍ ሰኒ ደግሞ ሶፍ አልአወል ለማን ስናነጻጽር ለሶስተኛው ስነ ሶስተኛው ራሱ ሶፍ አልአወል ነው ተቀዳሚ ነው ለማን ስነ ለአራተኛው ስነ ስለዚህ ሁለቱን ሶፎችን እንተደስ ሶፍ አልአወል ቢስሚላህ الرحمن الرحيم ነው በል ሶፍ ሰኒ ደግሞ አልহামዱሊላህ ነው በል የቱ ነው ለሽዳ አልሐቂቂ ትክክለኛ የተጀመረው በማን ቢስሚላህ الرحمن الرحيم ይሄ ሐቂቂ ይባላል الحمد لله رب العالمين ደግሞ ይስበይን ለማን ተናነጻጽሮ ነው አልহামዱሊላህ ረብል ዓለሚን መጀመሪያ ይሆን ለኪታቡ ኪታቡን በቢስሚላህ الرحمن الرحيم መጀመራችን እውነታ ነው ሐቂቂየ ነው በትክክል በቢስሚላህ الرحمن الرحيم ተጀመረ ከቢስሚላህ الرحمن الرحيم ቀጥለን አልহামዱሊላህ ረብል ዓለሚን ብለን ስንጀምር ደግሞ ይሄ ኪታብ አልহামዱሊላህ ተጀምሯል ለማን ተናነጻጽሮ ነው አልহামዱሊላህ ረብል ዓለሚን መጀመሪያ ይሆን ለምን ነው ለሙሉ ለኪታቡ ስናነጻጽር ሶፍ አልአወል ሐቂቂ ያወል ሶፍ ሰኒ ሁለተኛው ሶፍ ደግሞ በሶስተኛው በአራተኛው በአምስተኛው ወይንም ከሱ ኋላ ላሉት ሶፎች እናነጻጽረው የመጀመሪያ ሶፍ ነው ሶፍ ሰኒ ሁለተኛው ሶፍ ለዛ ማለት አርገባችሁ ومعنى اقطع اي معلوم البركه ويجمع بين الروايتين ሁለቱ ዘገባዎች መካከል በዚህ መልኩ ማስማማት ይቻላል ለልሐዲስ ሐዲሱ ስለመጣ لان الابتداء مجمر معناته بسم الله الرحمن الرحيم مجمر معناته حقيقي اونتهنيا تكتلنيا اجبامر وبالحمد لله صدقت على الحمد لله بنو قال الحمد لله تجمروال معناته نسبي انطراوي اباتي كوانو كتابو غير سنناقصرو انجا تجمر انجا لمن قدمو تسمي الله لنا غير مجمر يعني لمن سنناقصرو كسو بحال على الله كتاب قولوا الحمد لله ماشي خطبان نفكر الحمد لله الحمد لله الحمد لله مسكانا على الله يتجباو نو معناته يجبر حمد مسكانا معناته الالف واللام الحمد لله سنل ال يميلو الالف الفنا واللام لام للاستغراق مولو بمولو يميلو قال زونو نبر الحمد لله سنل مسكانا كله اول معناته ال معناته ال معناته راسه اول اول فاش قول معناته قال معناته الحمد لله قال معناته من دلالته ليس استغراق معناته من معناته استغراق معناته ها على بالكم الحمد لله الحمد مثنى مولو بمولو لله لا الله يتجبان مولو بمولو ነው ምትፈጠሩ ራስ ምስጋና በአይነቱ ሙሉ በሙሉ ብላችሁ የግድ መንጻታለ ነውን ተበቀለና ተፈጠረ ማለት አለ የሚለው አልአሊፍ ወላሙ አለም አሊፍ እና ላም ማለት አለ ማለት ለሊስትራክ ለጠቅላይነት የመጡ ናቸው ለምሳሌ ይሄ ሲፈጠር አይ ጀሚዑል መሐሚድ ምስጋና ሁሉ ጀሚዑ የሚለው አለ ከሚለው ላይ ይወጣል ጀሚዑል መሐሚድ ምስጋና ሁሉ لله لا الله يتجبان ሙልከን ዘባለቤትነትም ወስቲህቃቀን ተመጀባትን በኩል ተተገባ ምስጋና ሁሉ ባለቤቱ ምስቱ የሚገባው ሊነሰገን የሚገባው ስለዚህ ምስጋና ሁሉ በአይነት ለሰው جميع المحامد ምስጋና ሁሉ ለላ ለአላህ ተገባ በምንነት ሙልከን በባለቤትነት ምስጋና ሁሉ ወስፍቃጥን በመጀባትን በኩል ለሱ ብቻ ነው የሚገባ ምስጋና ሁሉ ይገባ ምስጋና ሁሉ ይገባ والحمد حمد مالك اللغه በቋንቋ በዲክሽነሪ ስንመለከተው ሐምድ ማለት አሰናኡ ውዳሴ ማለት ነው። ድስቲፋቲል ጀሚላ ጥሩ ሆነ ባህሪ ውዳሴ ለአላህ መስጠት ማለት ነው። ሰና ድስቲፋቲል ጀሚላ ጥሩ ሆነ ባህሪ መወደድ አላህ ፈጣሪ ነው፣ አላህ ቸር ነው፣ አላህ ገናና ነው፣ አላህ ሙተከብር ነው። ምስጋና ነው ይሁን ነው ድስቲፋቲል ጀሚላ። ይሄ ደግሞ ሐምድ ለማንም አይገባም ለሰው ልጅ ይችላል ማለት ነው። والافعال الحسنه በመልካም ተግባሩ ምስጋና የሚገባው ነው። ወልሐምድ ሐምድ ማለት በዲክሽነሪ ትርጉም ስናየው አሰና ውዳሴ መስጠት ነው። ዲስቲፋቲ በባህሪ አልጀሚላ ጥሩ የሆነ ባህሪ ያለውን ነገር ሐምድ እንሰጣለን። ወልአፍዓል አልሐሰና መልካምን ድርጊት ሐምድ እንሰጣለን። ወላኪን ኡርፈን ከህል በሸሪዓተህል ፊዕሉን ድርጊት ነው ሐምድ ማለት ዩምቢኡ የሚነገረን ሆነ አንተ አዚሚል ሙንዒኒ አንድ ጸጋ የሚውልም ጌታ ክብር መስጠት ማለት ነው ሐምድ ማለት ሐምድ በዑርፍ ከወሰድ ነው በሸሪዓችን ከወሰድ ነው ፊዕሉን ድርጊት ነው ዩንዲኡ የሚነግረን የሆነ አንተ አዚሚል ሙንዒኒ ተዕዚም ማለት አክብሮት መስጠት አልሙንዒኒ ለሚያጣጥም አካል ጸጋ ለሚሰጥ ማለት ቢሰበቢ ከውንህ ስለሆነ ሙንዒመን ጸጋ ሰጪ ስለሆነ ወሆ ሐምድ ማለት ሲዱ ሰናኢ የማውገዝ ተቃራኒ የውግዘት ተቃራኒ ምስጋና ማለት ነው። ከርታስዋል ይግል ሐምድ ማለት አይጀሚ አልመሐሚድ ሊላህ አልሐምዱ ሊላህ ማለት ጀሚ አልመሐሚድ ሊላህ ምስጋና ሁሉ ለአላህ ይገባ የተገባው ነው። ሙልከን በባለቤትነትም ወስፊቃቀን በመገባትም በኩል ነው። ወልሐምዱ ሐምድ ማለት ሉጋተን በዲክሽነሪ ስናየው አሰናኡ ውዳሴ ማለት ነው። ዲክሽነሪ ጀሚላ ሙሉ በሆነ ጠባይ ወይ ነው ጥሩ በሆነ ባህሪ መግለጽ ማለት ነው። የፈጠረን የሆነ ዓለምን የሚያውቅ የሆነ የሚያስተናግድ የሆነ ገናና የሆነ ያም ጌታችን ይገልጸዋል። ሐምድ ነው ይራው ይራው ሐምድ ዲክሽነሪ ጀሚላ ማለት ነው። ወልአፍዓል አልሐሰና በመልካም ባህሪ መግለጽ ራሱ ምስጋና ነው። መሬት ሰማያትን የፈጠረ እኛን የሚረዝቅ የማይቀላቀልበት ትንሽ ትልቁን የሚያውቅ የሁሉን የሚድኛ የሚያውቅ ማን ከማን ለፍቅ ቀድሞ መሞት እንዳለበት ለማን ምን መስጠት እንዳለበት ዓለም ሁሉ በልቶ እንዳድር የሚያደርግ ይሄ ሁሉ አፍዓል አልሐሰና መዘርዘር ራሱ ምን ማለት ነው? ሐምድ ማለት ነው። ለዲክሽነሪ ቃል ወዑርፈን በሸሪዓታዩ ነው ፊዕሉን ፊዕል ነው ድርጊት ነው ዩንቢኡ የሚነግር የሚሰጥ አንተ አዚሚ አክብሮት አልሙንዒ ውለታ የዋለን አካል ማክበር ማለት ነው። ውለታ የዋለን አካል ማክበር ማለት ነው። አይን ሰጥቶና አልহামዱሊላህ አይን ሰጥቶና አልহামዱሊላህ ይችን ሐምድ በማን አነጻጽሬ ነው ያመሰግንኩ በአይን በጸጋር ታዕዚም አልሙንዒ ይባላል። አይን ሰጥቶና አልহামዱሊላህ ምስጋና ይገባው እንላለን። ታዕዚም አልሙንዒ አልহামዱሊላህ ማለት ታዕዚም አልሙንዒ ቢሰረቢ ከውንሂ ሙንዒማን ወለታ ሰጥ ስለሆነ ብቻ ምስጋና ይገባው። ወሆ ሐምድ ማለት ድዱ ተቃራኒ ነው አዘም የውግዘት ተቃራኒ የውግዘት ተቃራኒ አልহামዱ ምስጋና ለላሂ ለአላህ ይገባዋል። ተቀደመ ለከላም አላህ የሚለውን ቃል ተመልክተናል። ተቀደመ ለከላም ንግግሩ አልፏል። አላ ለፍዝል ጀላላ ለፍዝል ጀላላ ማለት አላህ ማለት የተከበረ ቃል ማለት ለፍዝል ጀላላ ማለት የተከበረ ቃል ማለት ነው። አልহামዱ ምስጋና ለላሂ ለአላህ ይገባ ነው ለናን አላህ የሚለው ቃል አልፏል። ሹክርና ሐምድ መካከል ምን ነበር ልዩነታቸው? ባለፈው አይተናል ማን ነው ልዩነት እንደሆነ። በሹክርና በሐምድ መካከል ያለው ልዩነት የሚነገረኝ ማለት አንተ ሹክርን ብቻ ነገር ሹክርን ብቻ ሙሰነ ሹክር ተግባር ጋር ማለት ለምሳሌ በሰቀን ጸጋ አለቀ ما شكرا وين الحمد لله ولكن اش شكرا لك انا بس لا الله ولاتك ولمن اجاستكن ما نسكن نال ما بتكبر ما نسكن انا تمولوا لي هنا شكرا مالك ጥሩ ነገር አላችሁ ይልል አላህ ጥሩ ለታችሁ ይልል ለሱ አጣጣሚ ስለነበረ ይስካና ነው ማለት ነው አንደ ማለት ነው አላህ ነው አሁን ምን መሰለ ምስካና መስጠት ነው ለአላህ በዋለው ውለታ ግን ማመስገኛዎቹ ምን ላይ ማለት ስለላይ ማመስገኛዎቹ አላህ ለታችሁ ለነገራችሁ ነው ልጅ አይ ሹክራን ተቀበልኩ ሹክራን ተገበልን አንድ ይገባል በተግባር ሹክር ለታተው ሎልን ነው መነሳ መናነሰው አላህ አይነ ፈጠን ይፈጠን ዒልም ፈጠን ኢማን ፈጠን አቂዳችን አስተካከለው አላህ በዚህ ሹክርን ንፈጠው በምን በምን ሹክርን ንፈጠው በተግባር ምላክ በቀል ነው ምላክ በቀል ደግ ደግ አንድ በአካላችን ረካዓትን በመስጊድ ማለት አንድ ይሄ ተግባር አሽኩሩላህ አሽኩሩከ ያ አላህ ተመላ ተከብራክ ተዘማ ይሁለ ተሁሉ ሱባይ ተጥኖሩ ማን ያመጣው ነበር አቀማለ አፋደት ያማ ምን ሰላታ ይላ ሻይ ወዲ ወሊካን ወጥቶኝ ረል መሐጀላ አልሐምዱ ማለት መስካኑ የሚካሄደው ሹክር የሚካሄደው ውለታ ተውሎልን ነው ጸጋ ተሰጥቶን ነው መነሻው ያለ ውለታ ሹክር የለም ማለት ነው አባባነን ይሄ ነው ነው የውለታው ማካሄጃዎች ደግሞ ሶስት ናቸው ምን አካል ምላስና ቀልብ አንድ ማመት ውለታ ቢዋልልንም ባይዋልልንም ሐምድ ማቅረብ ይቻላል አላህ እሺ መስካሪው አለት በመላስ ብቻ እሺ እጅም ይቀበል በመላስ ብቻ ወቀልብ አ በመላስ ብቻ ምን ሐይፈል አለት አንድ ነው ለሐም ውለታ ቢዋልልንም ባይዋልልንም አላህ እናመሰግነዋል አይደል አንድ አይኑ የጠፋ ሰው ገናደር ትግልት ምን ይላል አልሐምዱሊላህ ማመሰግነው ግን አንድ የሚገለጸው ወንድ ነው በመላእክት ብቻ ወለታ ቢዋልም ባይዋልም መነሻው ምስጋናው የሚካሄድበት ምክንያት ወለታ ቢነጣም ባይነጣም የሚካሄድበት መስታራ ደግሞ መላእክት ብቻ ሹክር ከሆነ ምስጋናው የሚካሄድበት ምክንያት መነሻው ምክንያቱ ወለታ ስጦታ ሲሰጥ መስታራው ደግሞ አካል መላእክትና ቃል መገናኘት ይችላል الذي ياجتا مسكانا يجبو الحمد مسكانا هل لله لا الله يتجبانه الذي ياجتا أرسل رسوله ملاك سنيون إله الله سبحانه راتي يتجبو جتا يحمدو مسكانا يجبو فتأم يجبو المسكانا على نعامي فتأجو سلا مسكانا يجبو نعام ينعم سلولا على نعامي على ኒአም በጸጋው ስለ ምስጋና ይገባዋል አለዚ አርሰለ ረሱለሁ መላእክተኛው ለኛ ብሎ ይላል እንደ እንሰሳንዱ አልቆ አላህ ሱብሃነ ራቲ ተገባው ጌታችን ወህመዱ ወዳቴ ይገባዋል አላኒአኒ በጸጋው ስለ ወዳቴ ይገባዋል አለቲ እነዚህ ጸጋዎቹ ላተህፋ በቁጥር አይደለም እኛው ሰውነታችን እንደው ኢማንን ተው እስላምን ተታችሁ የኛው ራሱ ውስጣችን ያለ ያምሮ ሲስተም ያንጀታችን ሲስተም ብንመለከተው ያ ሱብሃነ አላህ ያ ሱብሃነ አላህ አላኒ አሚ በጸጋዎች ላይ አለቲ እነዚህ ጸጋዎች ላተህፋ በቁጥር የማይዘለቁ ይሁን ወሚን አጀል እዚህ ደግሞ ብዙፉ ሀዲህ ኒዓም ከነዚህ ጸጋዎች ትልቁ አን አርሰለ መላኩ መላኩ ለይ አይ ባአተ ላከል አርሰለ ማዕና ባአተ ማለት ነው በሌላ አረብ ላተህፋ ጸጋዎች ተቁጥራ ይዘለቁ ወሚን አጀል እጅግ ትልቁ ደግሞ ምን ሀዲህ ኒዓም ከነዚህ ተፈጸም ጸጋዎች እጅግ ትልቁ ደግሞ አን አርሰለ ላከልን ሃይባአተ አመጣልን الله رسوله መላእክተኛው محمد صلى الله عليه وسلم ነብዩ محمد ላከልን ነብዩ محمد عليه الصلاه والسلام ላከልን اخرجنا الله من الظلمات فيه الى النور ከጨለመ ዓለም ወደ ብርሃን ዓለም ከሽርክ ወደ ተውሂድ ከቢድዓ ወደ ሱና ከጀሃነም ወደ ጀነት من الطريق المظلمة الى الطريق المنورة البينة كل هذا هو السبب انا مسلم عليه الصلاة والسلام بسببه وجدنا الهداية ولولاه لغرقنا في الظلمة والرسول رسول مالك ملك سنيا مالك لغة بديكشنري سنتنو رسول مالك من بوعث برسالة جب جاب بي يزو انتهن ابي في سبالته رسول يبالك رسول يبالك ይሄን ደጋፊ ለበግም ሲቆም ማለት ምን ተባላለህ አንተ? ምን ተባላለህ? ራስህ ተባላለህ ማለት መላከኛ ማለት ካንዱ ወደ ሌላ ይተላከ ማለት ትራዲሽነሪ እየተቀመዋል። አርሰልቱ መሐመድን ኢላ አሜሪካ ወጥ መሐመድን ልከዋለሁ እዛ ፈወራሱ ራሱን ወይንም ምን መላከኛ ነው ይችላል ይሄ ዲክሽነሪ አጥቀማችሁ ትግል ወረሱሉ ረሱል ማለት ሉጋተን በቋንቋ መንቡዒ ተብሪሳላ ደብዳቤ አስይዘ የላኩታል ረሱል ይባላል ትራዲሽነሪ ዝም ብለን ስንጠቀም ወሸርአን ወደ ሸሪዓችን መጥተን ግን ረሱል ማለት ዝም ብለን ስንመለከተው ሆ ኢንሳኑ ሰው ነው ዘከሩን ወንድ ነው ኡህየ ኢለ ራእየ ተላከበ ቢሸርዒን ህግ አስይዘው የላኩ ወኡሚረ እና የታዘዘ ቢተብሊግ ለሌሎች ታዲስ ተብሎ እሱ ያ ይሄ ደግሞ ረሱል ምንድነው ከተባላችሁ ሸሪዓ በሸሪዓ ማለት ነው ምንድነው አራፍ ጀዋ አርሱሉ ሰው ነው ባማርኛ ትግል ነው ሰው ነው አራፍ ማለት ሰው ነው ሰው ነው ብቻ ነው ወንድ ነው የግድ ነው ይሄ ተረሱል አለ የለም ይሄ ተረሱል የለም ነብይ ነው የሚልከን ከቀውለን ባዕድ አሉ እነ መርየምን እና እነ አሲያን ነብያት ተከትለዋል ولكن هذا ليس معتبر وين معتمد عليه ماشي هو انسان ذكر وحي اليه بشرع وامر بتبليغ عدد تبليغ هذا ماشي نبي معناته شنو نوقع نبي معناته نبي معناته انسان ثونه بشر ذكر وندنا وحي اليه وايت لكلتان راي بشرع شريعه لكلتان اتصوتا جن ولم يؤمن اتعذبن بتبليغ ايه عند اقرب الى الحق وينن دهمو الى الصحيح وده تكتلنيو اغلالس يمتى يمتى ولكن ليلو العلماء دهمو يراساتو تكتشفوا الرسول مالك يراسو كتاب يزي يمتى نو بلوا نبي مالك دهمو بليلوش نبياتوش مصاف يراسو اما يمياستدبر بلوا نبي مالك يراسو مصاف يقال مصاف ግን የሌሎችን ያለፉትን በሙሳ በእንጂል ኡማህን አስተዳደር ለሌላም አስተዳደር ተብሏል ታዟል ግን በራሱ መጻፍ አይደለም ማለት ولكن الاقرب والارجح الاول يمجمره هو انسان ذكر اوحي اليه بشرع بشريعه الثلاثه وامر بتبليغ ان عادس يتبالى باليهودا فكايجو من اللي ممثل الحمد لله الذي ارسل رسوله باليهودا بالهدى ان بهونه باوقت يلاكاتو ማለት አርሰለ ረሱሉ መላእክተኛውን ይላከ بالهدى باوقت ኃይል علم الناس ጣሚ اوقت ማለት ነው ሁዳ ማለት በሁዳ ይላከሽው ነው ምን ማለት ነው بالهدى ኃይል علم الناس ጣሚ በሆነ اوقታት ይዞ ይላከሽው ሆነ ጌታ ምስጋና ይገባል ወሆ علم الناس ማለት ወይንም ሁዳ ማለት ወሆ ሁዳ ማለት ወሆ የሚለው ላይ አራት ቁጥር ከጻፋችሁ بالهدى የሚለው ላይ አራት ቁጥር ቦነር ስትመለሱ ማለት ወይም ደግሞ ፊክስ አድርጉና ዘም ላይ እንዳይመሳሰልባችሁ ቦነር እንደተመለሱ በቁጥር መልሱ እኛ በፊደል ነበር አሊፍ ባታ በሚለው አሊፍ ወሆ እሱ ይላል እሱ ማለት ምን ማለት ነው አይሉዳ ማለት ሁዳ ላይ የምትመለሱ ከሆነ ወሆ አለው ላይ አሊፍ ከጻፋችሁ ይሉዳ አለው ላይ አሊፍ ዝኛው ላይ ባ ከጻፋችሁ ዝኛው ላይ ባ ትርጉም ባትጽፉበት አይል ዒልም الناس ጠቃሚ በሆነ ዕውቀት የላካቸው ወሆ ይሄ ጠቃሚ ዕውቀት ማለት ሁሉ ማጃአዲህ ይዘውት የመጡት ነው አንነብዩ ሰለላሁ ዐለይሂ ወሰለም ነብዩ ይዘውት የመጡት ነው ምን الاخبارات الصادقه እውነተኛ ዘገባ እነተኛ ዜና ነግሮናል ስላለፉት ኡማው ሙሳ እንደዚህ ነበር የተፈጠረ ሙሳና ፈርዖን መካከለ የተከሰተውን በኑህ ኑህና ህዝቦቹ መካከለ ኑህና መርከቡ ጋር ብዙ ነገር ነግሮናል ያን من الاخبارات السابقه ونتنيا زيناوت يالف والاوامر تزازات والنواهي كلكالا اصراوت وسائر الشرائع النافعه ليلوت اقامي هدغاتوتين نبيو امطولنا يا نو هدايه يبال بالهدى معناتا اي العلم النافع تقامي اوقات مال وهو تقامي اوقات مال كل ما جاء به صلى الله عليه وسلم نبيو زوت يمد كله من الاخبارات السابقه تتكلمنا زجبا اخبارات السابقه من جنالك ምን ማለት ነው ባራት ታሪክ ያለፉ ኡማዎች ቅሳ ማለት ነው ታሪክ ያን እቋራት ታሪክ ወልአዋኒር ተዛዛት ይሄን ለማፊያ ነው ወነዋሂ ቀራዎች ይሄን ታላፍ ወሳኢሪ ሸራኢ ሊሉት ህግጋቶች እናቲ አጣቃኝ ሆኑ ሊሉት ህግጋቶች እነዚህ ሁሉ ባንድ ላይ ሁዳ ይባላል ወልሁዳ ነው አንተ ሰንተንትነ ይባላል ወልሁዳ ሁዳ ነው አንተ ሁለት አይነት መመሪያ አለ هدى مالك ሁለት አይነት ትርጉም አለ ወልሁدا ነውአን هدى مالك ሁለት አይነት ትርጉም አለ አንዑ الاول የመጀመሪያው هدى مالك هدى بمعنى الهدايه بمعنى الدلاله والبيان ይመጣል እንደምን بمعنى الدلاله ማብራሪያ ደላላ ጥቆማ ወይንም ደግሞ والبيان ማብራሪያ ተብሎ ይተረጎም هدى مالك ومنه قوله تعالى ለምሳሌ ያላህ القران እንደምንመለከት واما ثمود ثمود የሚባሉት ጎሳዎች ተሃደይናሁ አመላከተናቸው አሳየናቸው አብራራንላቸው ገለጽንላቸው ተከከለኛው መስመር ፈተሐቡ ለአማ ድንቁርናና እውርነትን መረጥ አለ ለሁዳ ከተከከለኛው መስመር ታዲያናሁም ማለት ምን ማለት ነው ተፈጥሮ ቁርአን መራናቸው ማለት ነው ይሄው ሂዳያ ሂዳያ ተተውፊቅያና ሂዳያ ተልበያንም ይባላል ተውፊቅ መስጠት የልብ ሂዳያና የማሳየት ሂዳያል ለምሳሌ አንድ ዳዒ ሂዳያ ይሰጣል አይሰጥም ይሰጣል ያ ማለት ምን ማለት ነው ትርጉሙ ሂዳያ ይሰጣል ማለት ምን ማለት ነው ተፈከለኛው መስመር ያሳያል ደላላ ያድርጋል ማለት ነው ወይንም ባያል ይገልጻል ማለት ነው ግን ሂዳያተ ናፊአ ወይንም ሂዳያተ ተውፊቂያ የልብ ሂዳያ የሚሰጠው ማን ነው አላህ ብቻ ይሄን እንዳይገናኝባችሁ ቁርአኑ ላይ ሁለት አይነት አገላለጽ ነው ነብዩ ለምሳሌ ሁለት ቦታ ላይ የተለያየ ገለጻ ነው የገለጸው አላህ ምን ይላል እነከ ተህዲ ኢላ ሱራጥ ሙስጠፊን አንተ ወደ ተከከለኛው መስመር ታመላክታለህ ይላል ሌላ ቦታ ደግሞ ምን ይላችኋል እነከ ላተህዲ ማን አህበርከ አንተ ወደርከው ልትመራት ይችላል ወላኪን አላህ ሂዲ መይሳ አላህ ይወደደውን ይመራል ይላል እዚህኛው ትመራለህ እዛኛው አትመራም እዚህ ያለው ተህዲና እዛ ያለው ላተህዲ ምን ማለት ነው አይገጥም ተመሳሳይ ይላል ምን ማለት ነው እነከ ተህዲ ላስራጥ ሙስጠፊን ማለት ምን ማለት ነው ታመላክታለህ ተጠቁማለህ ታሳያለህ ታብራራለህ ትገልጻለህ ይሄ ነው ብለህ ታመላክታቸዋለህ እላይ ደግሞ እነከ ላተህዲ ማን አህበርከ ማለት ምን ማለት ነው የቀሉ ሂዳያት ማለት ነው ታውፊቅ አይሰጥ ማለት ታውፊቅ ቢሰጥ ኖሮ ነብዩ አለይሂ ሰላቱ ወሰለም አብይ ባለቤት እንደሆነላችሁ ሂዳያት የቁርአን አያም የመጣችሁ ሰበብ ንዝላበት ባቡ ጣብ ስለዚህ አንዑ الاول የመጀመሪያው ሁዳ ማለት ሁዳ ቢመዕነ ደላላ እቆማ ወልበያን ማብራራት ይሄን ትርጉም ይዛ ወሚንሁ ከዚህ ውስጥ ነው ከማብራራትና ከመጠቆም የሚለውን ትርጉም ይዘልና ቆሎ ተዓላ ይህ አላህ ቃል ወአማ ተሙድ ተሙዶችማ ፈሃደይናሁ ጥና አደረግናቸው ማለት ነው ጥና አደረግናቸው ብለን ከተረጎም ነው ፈተሐቡል አማ አይና ለተቃራኒ ነገሮች ነው ስለዚህ ፈሃደይናሁም ማለት ምን ማለት ነው አካየናቸው አብራራንላቸውና ተከለኛው መስመር ከመጥፎ መንገድ ተከለኛው መስመር አብራራነው ግን እነሱ ፈተሐቡል አማ ጽውርነትን መረጡ አለ ለሁዳ ከተከለኛው መስመር ይልቅ መጥፎ መንገድ መረጡ ይላል ይሄ ፈሃደይናሁም ያለው ጥና አደረግናቸው አይደለም ሰሙዶች ከፍረው ነው ሰሙዶች አላህን ያጠፋቸው በከደት ነው وهذا يقوم به الرسول صلى الله عليه وسلم ان تكبر نبيات السابقه دلاله تجري كما تقول تعالى لمثال الله عنده وانك انت محمد لتهدي تمر عليك املاكك الله لتهدي املاكك الله لتهدي لتبين في الصراط الجنه الى صراط مستقيم قد تنيا ودهونه مثنى تتقون الله ይሄን ነብያቶች ዳኢዎች ዑለማዎች አድርገዋል። ዑለማዎች የህዱና ምን ዘሉማት ኢላ ኑር ያሳይን አላደ የህዱን አልዑለማ የህዱና ሰዎችን ይጠቁማሉ አጥሩ ቀሰህ ተከለኛው መስመር ያሳያሉ ማለት ነው የህዱን ይሄ ገላላ ወይንም በያን ይባላል። እና ኡስታኒ ሁለተኛው ሁዳ ቢማዕነ ተውፊቅ ወልኢላሃ በልብ ማክሰስና መወፈቅ መግጠም የሚባል አለ ሁዳ ቢማዕነ ተውፊቅ መግጠም ወልኢላሃ ዘውት ማሳየት የሚባል አለ ወሃዳ ሁወል መንሲይ ይሄ ነው ውድቅ የተደረገው ከነማ አንይረፉ ከረሱል ላይ ውድቅ የተደረገው ይሄ ተውፊቅ ነብዩ አይፈጥ ኢላሃን ነብዩ አይፈጥ ማንም ምድር ላይ ከአላህ ውጭ አላህ ይችላል ولا يقدر عليه من ما يكلم الا الله الله يجي هدايه من الشيطان كما في قوله تعالى لمثال الله ديلا انك انت علىك نبي عليه الصلاه والسلام لا تهدي اسمرا منو توفيق اسط منو من يمثلك اكثر توفيق هدايه توفيق ما له منو ተከለኛው መስመር ነግጥም ማለት ነው ሰውየው ለዛ ነገር ተስማሚ ሆኖ በተፈጠረ መጓት ማለት እነከ አንተ ላተህዲ ቅናት ታደርግም አትገጥምም ወይንም ደግሞ በልብ ውስጥ ልታፈስና ልብን ልትገል ልብን ተቀባይነት እንድታገኝ ልታደርግ አትችልም ማን አህበርተ ይወድርከው ولكن الله ነገር ግን الله يهدي اي يوفق ይገጥማል መጀሳ የፈቀደውን አካል ይገጥማል ለተከለኛው መስመር ይያል የገልጸው ይሁነተ ገባሽ ሀ እሺ ያቄን ታይታ ለምሳሌ ቁርአን እና ሀደይና ሆስተቢላ ኢማ ሻኪራን ወኢማ ከፉራን እና ሀደይና ሆስተቢላ ኢማ ሻኪራን ወኢማ ከፉራን ፈሀደይናሁ ነጂደይ ይላል ሌላ ቦታ ፈሀደይናሁ ነጂደይ እዚህ ቦታ ሀዳ ማለት ምን ማለት እና ሀደይና ሆስተቢላ የሰው ልጅ መስመሩን አሳየ መስመሩን አሳየ ከሱም የሚከፈር አለ የሚያመሰግንም እናምንም የሚቀበል አለ ይላል። ስለዚህ እና ሀደይና ሆስተቢላ ማለት ምን ማለት ሀደይና ማለት ምን ማለት ነው? ሂዳየተል ኢልሃም ወል በያን ሂዳየተል በያን ወል ደላላ ነው ሂዳየተል ተውፊቅ ወል ኢልሃም እ? ደላላ ሂዳያ ተደላላ አህ ለምን እማ ሻኪራን ወእማ ከፍራ ብሎ መጥቷል። ትክክለኛ ሂዳያ ከተጠውማ ካፊር ወይም ደማ መስኛ አይሆን ሂዳያ ከተጠው ተጥቷል። ስለዚህ ከዚህ ነው ያለው ከሚመጣው ራሱ ነው ያለው ገፋፋ እንጠራፍ ነው አርፍ ነው ወዲን الحق انك لا تهدي من احببت ولكن الله يهدي من يشاء ስናያ ይዘው ከላይ አልহামዱሊላሂ الذي ارسل رسوله بالهدى ودين الحق لرسول هدى مالك تملكت زرزرنا ودين الحق يميلون دغمو نملك بالهدى اقامي بهونه اوقات نبيون يلاكلن جيتا مسكانا يجرا ودين الحق تككلنيا امنت ما تيجي يلاكلن جيتا مسكانا يجرا دين الحق مالك من دين هو العمل الصالح ملكام تجبر مالك دين الحق مالك ملكام تجبر ملكام سرا مالك دين الحق مالك سيلا من تامر ملكام سرا ملكام تجبر مالك اسلام دين الحق وفيه الاعمال الصالحات ملكام سرا كله ملكام سنمغبار كله يشال ودينو دين مالك يطلقو ينكرال يتقال يسجال ويراد به الجزاء كفيا دموت من النجر يمتى لمثال مالك يوم الدين يا هاي مانوس بالديت مالك من مالك يوم الدين مالك من مالك دين مالك ذبوطا لي የዛ ማለት ነው የጣማ አንድ ስሟ ዲን የመድን ተባለ ዲን ማለት ምን ማለት ነው የከፍያ እለት ስለሆነ ማሊክ ዮሚ ዲን የከፍያው እለት ባለቤት ማለት ነው ዲን ማለት ምን ማለት ነው ከፍያ ነው ከፍያ የዛ ማለት ነው ዲን ማለት የዛ ማለት ነው ከማ ከዲኑ ሱዳን የሰራውን ይጅን ታገኛለህ ማለት ነው ከማ ከዲኑ ሱዳን ወዲኒ ለሐ هو العمل الصالح دين الحق مالك هو العمل الصالح والدين دين مالك يطلق سمو ينجرال سمو ينجرنا ويراد به يتفلق بتال الجزاء كفيا يميل الترجوم يزال فقوله تعالى لمثال يا الله قال مثل مالك يوم الدين يا لون مثل يكفل يوك أنا على ريت مالكم ويطلق به الخضوع خضوع مثال سبتا متنانة والانقياد تعزاج النتم اجي مسبت ما قول جد مالك مدين الله عارف لا الله اي نخضع لله مالك لا الله من بركة الله لا الله من تعزز الله ندين الله ندين بدين الإسلام ندين لما قاله محمد عليه الصلاة والسلام ندين من مالكنا ندين مالك من قاس أن تعزز الله ذك إن العلم مالك فلذي الدين مالك من مالكنا أعمال الصالحة هنا وين دقوا من هنا جزاء هنا وين من هنا خضوء إنا يعدين من هنا خضوء مالا من مالكنا ويطلقوا ينجرنا من دين يميلوا قال ويراد به يتفلق البتال من الخضوع متنانس والانقياد تعزاج النفل مجلس متنانس مالك وإضافة الدين إلى الحق دين يعلون ودى حق ما استجفاتهم دين الحق يسنن دين ودى حق ما استجفاتهم من إضافة الموصوف إلى صفة الشوط نحونه زلال إتشي مدارك والجاسة مضاف إلى مضاف إليه مالك بلية لنقرأ بايدا باسم هنا نجد ألم محمد شكل ألم محمد يا محمد بئر عند فملاك نجر وجمي ملك أكال ستا صبوت مضافنا مضاف إليه بالا بنع مضاف مالك ايك أول مضاف إليه مالك دمو بالا بيسم ألم محمد كتاب سعيد مسجد المسلمين مدرسة والدين هي المسلمين ايك أول وجهنا نجر سنة صبوت من البلد فتجينا أتجينا لسنا ترجمي مباشرة مباشرة فتجينا أتجي بعد بيتنا لك أو مالك هذا بنادي جينو ودي ما الناس تجوا وده حد فين تجلب تونا حد عزيز تيجي منار يدي أو نتنيا حيمانو نوار اللي منلو تكتكلنيا حيمانو تكتكل منلو حد إنلو يدين عزيز تيجي نو مهني على بتوني بعد بيتنا اتعامو هنو من اقيم لسيح من السورة ايانا الرناطي يسكت اضافة الدين الى الحق للا نجرنا مثلاك يا حق هاي ما نطبلن نفسر على الفنفسر حق ان اندي بالبية النادر قلنا دين اندي تملاكي اندي اتع النادر قلنا يا حق هاي ما نطبلن النادر قلنا حق راسو هاي ما نطبلن يونب بلنا فلازي اندي تشودوا ايانا يعني مو فتشوا ان اندي بردروا مياكو نحو يسيون شكر يلا من إضافة الموصوف إلى صفته موصوف تجلات إلى صفته ودرات ناس أجل عيد دين الحاق قبل السفر عيد دين الحاق ونسينا تتسلنا حايمة بالهدى باتتعني أوقفنا والدين الحاق باتتسلنا حايمة يلاكل لنا هنا مسكنا يتعوم عليك الدين الحاق حاجة من دين الجديد عجيك سبنا منهم الدين الحاق السبنا والحق حق مستر سروق عنه والحق حق إنه مستر سروق عنه يمن سروق عنه حق يحق حق حق غربنه يحق سلطر غربنه حق إنه مستر سروق عنه من نشعه فلذي من معنى حق يحق حق إنه بمعنى ثبت فرقات ووجب نجر قداش هنا مهنوين ما يقرهون معنى حق معنى على بعضهم حق من معرفة نفسي بدر الجسم حق أنا لمن معرفة بدر بحاسة الجسم حق أنا لمن معرفة حق أنا لمن معرفة من معرفة حق أنا فرجعت أنا يحبكوا يرجعت أنا حقا مرجعت أنا لذا مرجعت أونسني أونس معرفة لحق يحبكوا لا يمتكنوا بما أنا سرته فرجعت ووجد هنا وديته يحق فتاراني على الباطل كنتنا بلشو يبهيرهون أجل فتاراني بسم الله